አለመያዝ እስቲ ወንድሞቼ ይጠቀሙ ብለህ ከልብህ የመነጨ ሀሳብ የሰጠ 15 ደቂቃ ብቻ እንስጠው ኢንሻአላህ። ሁለተኛ ማግባት ጉዳቱ ይበዛል ወይስ ነው ወንድሞች? አንዳንድ ሰዎች የሚነኩ እንዳይኖሩ በዚህ ብንተው ይሻላል መሰለኝ። ምክንያቱም ሴንሲቭ ነው በጣም ተነኪ የሆነው ነገር ቶፒክ ስለሆነ ትንሽ ችግር እንዳያመጣ እንተው። እኔ ግን ያሰብኩት ምንድን ነው የተሳሳቱት እንዲመለሱ። ምክንያቱም መስሎ ነው ያገባው ወይም ደግሞ ማግባት ያለበት ሰው ሳያገባ ሲቀር አላህ እንደሚቆጣበትም እንዲያውቅ ይህን ሁሉ ነበር ቶፒክ ያመጣሁት። ግን እንሻላ ሌላ ቀን ሌላ ጊዜ እንመርጠዋለን። ምክንያቱም እውነቴ ነው እኔ ብዙ ሰዎች አሉ። ለምሳሌ እህታችን እድሜዋ 28 ዓመት ነው። ልጆች ትቶ ባሏ ሙተዋል አይደለም። ሌላው እንዳለ የ35 ዓመት እድሜው ነው። ገንዘብ አለው፣ ጥሩ ኑሮ አለው። አሜሪካ ከሆነ ምክን ጥሩ ስፋት ያለው እንትን አለው። ግን ገርፍሬንድ አለው። አናድድም ወንድሞች፣ እህቱ እዚህ ያለች ገንዘብ እያለው ይችን እህት ለሁለት ልጆች ስትል እዛ ሄዳ ስትሰራ ያኒ የስንት ሰው ፊት እያየሽ እንደዚህ ስትል ደግሞ በአሜሪካ ብቻ ተሰድጉ ምክንያት ግሎባል ዓለም በሙሉ ነው የምናገር ያለሁ። ይህች እንዴት መሰለች ቆንጆ ባለዲን ባለኮሎ ቆጭ ብላ ያለች ጓደኛ የሚይዘው ስንት ሰው ነው? ስንት ሰው ነው ወላሂ። እና ለምሳሌ እስቲ በአውሮፓ ነው ስል ትዳር ያላቸው ወጣቶች ይበዛሉ፣ ትዳር የሌላቸው ብለን ስታት ብናረግ ትዳር የሌላቸው ነው የሚበዙ። እና እንፈራለን የሚሉ ሊኖሩ ይችላሉ። ወይም ደግሞ የምታረካው አንዲት ጓደኛ ስላለችው ግድ የለም እንትን በቃ ምናለው በስተፍርላ እያለ ነው። እና ምንድን ነው የምለው እኔ አላህ ስብሓነ ወተዓላ ልክ እንደ ዒባዳ ነው ያስቀመጠው ማግባት የሚባለው ነገር። እንግዲህ ማግባት ስላሁን ሁለተኛ አግቡ ማለት አይደለም፣ በስህተት አትረዱኝ። ላኪን ሁለተኛ የሚያስፈልገውም ይከሰታል አንዳንድ ጊዜ። ለምሳሌ አንድ ቀን አንድ እንደ ቶፒክ እንደ ጥያቄ ነግሬያችሁ ነበር። እስካሁን ድረስ ያልተፈታ ፕሮብለም ወንድማችን የሚስተካይበት ነገር አለ እና ምስቴ ታስታውሳላችሁ፣ ምስቴ በጣም ፍቅር የለኝም ከሷ ግን አከብራታለሁ። በጣም በጣም ሳያት ታሳዝነኛለች። እንዲያውም የግንኙነት ስናደርግ ለሷ ብዬ ነው እንጂ እኔ ምንም አይነት በሷ ያለኝ ስሜት የለም ምናምን ብሎ እስከ ግማሽ ሌሊት ከኔ ቁጭ ብሎ ብዙ ሲያስጨንቀኝ እባክህ አልኩት፣ በቃ ብዙ መንገድ አመጣሁለት እንድትወዳት ለምን አታደርግም? የለም በቃ ፍቅር አለልኝም ፍቅር እርሷ ልትፈታ ትፈልጋለህ? የማትፈታ ሴት ነች አለ። ለምን አልኩት፣ ጠባይዋ፣ ውበትዋ፣ ዲንዋ ምንም የሚጓዛት የለም። ምን ነካ እንግዲህ ሸት ተደርጎብህ ነው አይን ወጥቆብን ላአት ለማለት ምንም ነገር የለኝም ክርስቶ ጋር እሷ ሬዲ ነች፣ እኔም ሬዲ ነኝ። ላኪን ያኔ ፍቅር የሚባል የለኝም ይላል። እሺ ይህ ሰውየው ምን አለኝ፣ የአክስቴ ልጆች የእሷ ዘመዶች ሲመጡ በድምፃቸው ብቻ የኔ ሰክስ ይነሳል አለኝ። ተመልከቱ እንግዲህ የታመመ እንዳልሆነ ልታውቁ ብዬ ነው። በድምፃቸው ካካብሎ ሲስቁ ሲያጫወቱ ሲመጡ ሲሄዱ አንዳንድ ጊዜ ደግሞ ትንሽ እኔ የተሳሰው እንደዚህ ባታቸው ሳያቸው ወይም ደግሞ ከሚስቴ የሆነን ስናደርሳቸው ወደ ቤታቸው የሚሰማኝ የስሜት የሰክስነት በጣም የጋለ ነው አለ። ላኪን ወደ ሚስቴ ሲሄድ እንደዚህ በጣም አከብራታለሁ የሚል ሰው አለ። በመጨረሻ የሰጠሁትን ምንድን ነው፣ እባክህ እንደዚህ አትስታታልኩ። ሁለተኛ ብታገባ ትቆጣለች? አትቆጣም። ግን እኔ ሁለተኛ የማገባበት ገንዘብ የለኝ ማለ አይደለም። እንደዚህ መሰለ አሁን ዚና ያድርግ ሚስቱን ይፍታ? አላህ ስብሐነሁ ወተዓላ ሁለተኛ ሚስት ብሎ ያስቀመጠው ለነዚህና ለነዚህ የመሳሰሉ ችግሮች ለመፍታት እኮ ነው። አንዲት አለች እዚህ ሪያድ ነስሪያ በሚባለው ኤሪያ ነው፣ እኛ ኡም አልሐማም አለን፣ እሷ ነስሪያ ነች። ከታመመች አሁን 7 ዓመት ሆነዋታል። ካልጋ ትነሳ ጀርባዋ ዲስክ ሁለት ዲስክ ስለተበላሸባት በዚህ በጀርባዋ ባሏ በደንብ ጣርጎ እያንከባከበ ነው እንትን የሚላት ያለው። እሱ ነው በቃ እንደ አባት እንደ እናት እንደ እህት እንደ ወንድም እንደ ባል ሆነው በጣም አድርጎ ሰው የሚያስደንቅ ሁኔታ ያገለግላታል። ወጣት ነው ልጁ፣ የሰላሳ ሁለት ዓመት እድሜ ነው። እሷ ባይሻላት አለሚስት ይቀመጥ ፍረግስት ስናት ትፍርድስቱ እሷ እስከምትድን ብለው 10 ዓመት 15 ዓመት አለሚስት ይቀመጥ ማለኩም ከይፈ ተሕኩሙን ኢላ አላህ በቁርአን ማለኩም ከይፈ ተሕኩሙን። ምንድን ነው እናንተ በስሜት ብቻ የምትፈርዱ? ለምን በሎጂክ አትፈርዱም? ኢላ አላህ ስብሃነ ወተዓላ ማለኩም ከይፈ ተሕኩሙን። ስለዚህ አሁን ይህ ሰውየው ሁለተኛ አግባ ብንለው ተሳስተናል። ልብ በሉ ወንድሞች፣ ለዚህና ለዚህ የመሳሰለ ጭንቀትና ችግር ተብሎ ሁለተኛ ማግባት አላህ በቸርነቱ በሕክማው እንደ ህግ አስቀምጠው ይህን ነገር መጠቀስ አለበት። እንግዲህ እኔ የጠየቁት ያከኔ የልመልሰው ነኝ እየመለስኩት ነኝ። እንደዚህ የመሳሰሉ በመቶ በሺ የሚቆጠሩ አሉና ለነሱ በሩ ዝግት ብሎ እንዳይጨነቁ ሁለተኛ ማግባት ፈቀደላቸው። በሌላ በኢለም ታዕዲሉ ሽ በዋሂዳ እኔ አንድ ሰው ለስሜት ብሎ ያግባ ማለት ምሽክላ የሚከለክለው የለም። ሁለተኛ ምስት ስላስፈለገው ያኔ በማንኛውም ምክንያት እኛ እንጠይቀው ለምን ሁለተኛ አገባ እንለው። ላኪን አግብተህ እዕድል ናም ለሌሊትም ለሁለቱም አንድ ሌሊት አንድ ሌሊት ራስ ቤዛም በሁሉ ነገር ትክክል አድርገህ ልታኖር ትችላለህ። ራስ ካኖርክ ተፈቅዶልሃል። ከሆነ ግን ፈጥሞታቱ ከጥሙ ይበዛል። ይህን ለማለት ነው የፈቱ ወንድሞች። እንግዲህ አትችሉትም አውቃለሁ። ይህን አይነት ይህን የምናገረው ስልት አሁን እንደዚህ ልትናገሩ አትችሉም እና እንዳታበላሹት ብዬ ነው አሁን የማስቀምጠው ያለሁ። ሙምኪን አንዱ ይመጣና ዝም ብሎ በቃ በጀህልነት እንዴት አላህ የፈቀደልን ደግሞ እነሱ ምን አባታቸው ይከለኩልናል ይላል። ለአላህ ከልክለዋል። ዝም ብላ አይደለም ሁለተኛ አግባ ያለ አግባብ አለው፣ ስነስርዓት አለው፣ ሽሩጥ አለው። እሱን ተከትለ ታገባ ትችላለህ። ወይም በአንጻሩ ደግሞ ምንድን ነው የት አባት ሁለተኛ የሚያገባው? ጠግቦ እኮ ነው። እንዴት ሁለተኛ የጨምላቃ ደግሞ ደሞዝ የሌለው አንዱ ያልቻለ ደግሞ አይባልም። ችግር አለው፣ አንተ የማታውቀው ችግር አለው። ስለዚህ ይህና ይህን አመለካክቶ ነው አላህ ስብሃነ ወተዓላ መትና ወሱላሳ ወሩባ ያለ ሁለት አግቡ፣ ሶስት አግቡ፣ አራት አግቡ፣ ከዛ በላይ ግን አላህ የፈጠረን ስለሆነ ከዛ በላይ የማንችል መሆናችን አቅማችን የማይችል መሆኑ አላህ አውቆ ግድብ አደረገለት። ያ ግድብም የሚደርስ ሰው በጣም ጥቂት ነው። በዓለም አራት የሚደርስ የለም፣ ብዙ የለም። እንዲህ ከሺ አንድ ብታገኘው ምክንያቱ አይችለውም፣ አይቻልም። አራት አይሆንም አይደለም፣ የሆነላቸው ብዙ ሰዎች ናቸው፣ ከሰሓባ ነበሩ። ላኪን እኛ እንችለው በኢኮኖሚ ነው፣ በጠባይ ነው፣ በስነ ስርዓት ነው፣ በሁሉ ነገር አንችለው። እውነት እውነት አንችለው። ወላሂ የልቤ ነው የምናገራችሁ። ያለ ሁለት ያገቡ ሶስት ያገቡ አሁን ተመልከቱት፣ እንግዲህ ምን አይነት ኑሮ እንደሚኖሩ አሉ። የሉም አልልም፣ በመቶ አንድ ሊገኝ ይችላል። ላኪን የገሌ አድርገዋል ብለህ አይደረግም ነገሩ። ስለዚህ ምንድን ነው ሐራም አንልም፣ ሐላል ነውና እንደፈለክ ሰው በሰዎች ተጫወትም አንልም። ልብ በሉ፣ ልብ ያለው ልብ ይበል ነው የምንለው። ምክንያቱም ሁለት ማግባት የደስታ ምንጭ አግኝተህ ማለት ብቻ አይደለም። ነገ እኮ አላህ ዘንድ እንታስቆም ሴት ልትኖር ትችላለች። አላህ ዘንድ አስቁማ ያ ረቢ ይህን ለሀያ ዓመት ሀቄን ያጠፋ እርሴ እስከሚወድቅ ድረስ ከደምኩት ማዲያ ብቻ እስከመሆን ጉልበቴ የኔ ጀርባዬ እስከሚጎብጥ ድረስ እስከሚጣመም ድረስ የከደምኩት በመጨረሻ መጥቶ ይህን አገባብኝ ማስ ምሽክላ ሊያገባ ምንም አይደለም ጌታዬ፣ ያንተ ህግ አልቃውምም፣ ላኪን እኔ ጥሎ እዚህ አርገን ብላ ልትከስት ይችላለች። ወንድሞች እና እህቶች አንድ ቀን የነገርኳቸው ታስታውሳላችሁ። ስብሓንላህ አልዓዚም፣ ይህን ነገር ሳስታውስ እኮ የወንድ ልጅ እንዴት አይነት ከዳተኛ ነው እላለሁ። ምን አደረገ ታውቃላችሁ? ባልና ሚስት አብረው እየኖሩ ይኖራሉ አብረው። ከዛ በኋላ አንድ ዓመት ሆኖ እሱ አይኑ ታመመና ሁለት አይኑ እውር ሆነ። ሁለት አይኑ ጠፋ። ባሌ ሀቢቢ፣ አንተ በላይ እኔ ማንም ሰው ማውቆ የለኝም አባቴ እናቴ ባሌ እህቴ ወንድሜ ሁሉ አንተ ነህ ብላ ለ15 ዓመት እየመራች እሷ በሰገራ ቤት እያስገባች በጽዳት ምናምን ራሱ ያጸዳ እየረዳች ምግብ እየሰራች አይሰራም ለ15 ዓመት ልክ እንደ ህፃን እያንከባከበች አሳደገችው። ባሏ ነው በመጨረሻ ውጭ ሀገር ሄዶ ነው ወይስ አንድ ጥሩ ዶክተር አገኘና ሁለት አይኑ ተመለሰለትና ጤና ሆነ። ሚስቱ እንደዚህ ሲያይ ለካ ትንሽ ቤት አወጣች ማለት ነው። በራስዋ ነጭ ጸጉር አወጣች። አንድ ሳምንት አልቆየም ፈታትና ሌላ ገባ። ምን ትላላችሁ ወንድሞች? የተከሰተ ነገር እኮ ነው ይህ ነገር። ፈታትና ሌላ ገባ። እንግዲህ ወንድ ሌላ ሊያገባ ከፈለገ ብዙ ምክንያት አለው። ያኮርፋል፣ ጭቃጭቃል፣ ምናምን ያደርጋል። እንደምትሄድ ያደርጋታል። እና ቁርአን ደግሞ እንደዚህ ያታርጉ አለ ወላ ቱዳሩሁነ ሊትጠይቁ አለይህን። እና እንደዚህ አርገ አጥብጥ አርገ እንደምትሄድ አታርጋት አለ አላ ስታል። ግን እንደዚህ አርጎ የሚያባርሯቸው አለ። ይብ አሁን እውነቴ ነው። ቶፒኩ በጣም አንገብጋቢ ነው። ቶፒኩ ክንድን ማንሳት አይቀበልም። ክንድን አንስተህ ቅልጥም አንስተህ መከራከር አይደለም። ጭንቅላት አእምሮህ እየተጠቀምክና ጉዳቱ ምንድን ነው? ጥቅሙ ምንድን ነው? ልጆችስ? እዚህ 3 ወልደሃል፣ እዛ 4 ወልደሃል፣ እዛች ደግሞ እንትን ወልደሃል። ማለት ምሽክላ ልጆች ናቸው። ግን ራሓ ይገኛል አይገኝም? እኔ አሁን ይህን ነገር ሳበዛ አታጉ የምል ይመስላችኋል? ወንድሞች አይደለም፣ እንደዚህ አይደለም። አግባ፣ አላህ ፈቅዶልሃል። ሴቶቹም እዚህ ላይ ይቃወሙ ላው በተፈጥሮ ሊቃወሙ ይችላሉ። አይሻ ትቃወም እኮ ነበር። አይሻ በተፈጥሮ ትቀና ነበር። ይህ ነገር ምንም ነገር አላህም እንደ ወንጀል አይወስደውም። ላኪን ምንድን ነው አባባሌ፣ አንድ ሰው አንድ እውር ነበር አሉ። አሁን በትር ይዞ ይሄዳሉ። እንዴት ነው የምትሄደው ብሎ ጠየቁት። ስብሓንላህ ልዓዚም መልሱ ተመልከቱ። እኔ ልሄድ ምክንያቱም ለ15 ነው ለ20 ዓመት አንድ ቀን እንቅፋት በእንቅፋት ወድቆ አያውቅም። ከመስጊድ ወደ ቤት እንደዚህ ተሳስቶ አያውቅም። ወይም ድንጋይ ሞተት አያውቅም። ወጉድጓድ ገብቶ አያውቅም። እንደዚህ ብሎ ይሄዳል። በብትር አድርጉ እንዴት ነው የቻልከው ሲሉት፣ ስሙ አላቸው፣ አንድ እግሬ ወደፊት እርምጃ ከማድረግ በፊት በትሩን ነው የምለቀዋል። በትሩ ወደፊት ያለቀውና እንደዚህ አያለሁ፣ መንገዱ ጥሩ ነው፣ ጽዳት አለው፣ ምንም ነገር የለው፣ እግሬ አመራለሁ አለ። እንደገና በትሩን ለቅና ሁለተኛ እግሬ እርምጃ ከማድረጋች ያቺ በትር ደግሞ ታያለች እና ምንም የለም፣ ሁለተኛ እግር ደግሞ ውሰደው እላለሁ። በዚህ ነው የምካሄደው አለ። እና አንድ ሁለተኛ ሚስት የሚያደርገው በትር እንዲኖረው ያስፈልጋል። ወንድሞች ወስቶች ሰሙኛላችሁ? ወስተኝ ይችን ያለው ግጽሮውን እንትነ በትር እንዲኖረው ያስፈልጋል። እፊቱ ላይ ጠጠር አለ፣ እሾህ አለ፣ ድንጋይ አለ፣ ጉድጓድ አለ። ይህን አይቶ በትሩ ነፃ ነው ተራመድ ሲለው ብቻ መራመድ አለብን። ስለዚህ ሐቂቀተን እኔ እንደ ቀልድ ነው ያመጣሁት። ያኒ ባለ ሁለት ሚስት እዚህም ስር ይሞታል የሚለው ተረት ያኒ በዛ በቻነል ቲቪ ስለነበርኩ እሱ ስላዘገየኝ ነው እና ሁለት ሚስት አለኝ ያልኩት። እንደ ቀልድ ላስቃችሁ ነው ያመጣሁት። ግን ነገሩ ግን አንገብጋቢ ነው፣ በጣም ከባድ ነው። እውነቴ ነው። አስባችሁ ግን አታግቡም አለንም አግቡም አለንም የራሱ ውሳኔ ነው። እዚህ የተመለሰ ይመስለኛል የእኔ ጥያቄ። ስለዚህ ኢንሻአላህ ጊዜ ካገኘን ሌላ ቀን ግን እንደ ቶፒክ ይዘን እንደ ምክር አድርገን እንከራከርበታለን እላለሁ። እዚህ በማለት ይበቃኝ ይመስለኛል። የዛሬ ደርሳችን ቆንጆ ደርስ ነበር ብዬ አምናለሁ። ያ እንደ ደርስ ያስቀመጥኩት ስለ ዒያደት አልመሪድ የሰሙን ሰዎች ዚያራ ማድረግ፣ አለመዋሸት፣ ስድቅ እና እምነት ማድረግ ሁሉ የተማርነው ዛሬ እንግዲህ በተግባር እንድናውለው ተስፋ አደርጋለሁ እያልኩ አመሰግናችኋለሁ። ጥሩ ምሽት ነው ያመሸነው። አላህ ይጨምርላችሁ። አላህ ስብሐነሁ ወተዓላ በዱንያ እንደሰበሰበን ምንድን ነው አላህ ስብሐነሁ ወተዓላ እኔ አንድ ነገር አስተምራችሁ ነበር። ማድሪ የምትጠቀሙት ከሆነ አላቅም እንጂ እኔ ግን እጠቀምበታለሁ። ሁሉ ጊዜ ራስህን ወደ ታች አትርግ፣ አታርግ፣ አታሳል። አንተ ሙእሚን ነህ፣ ሙስሊም ነህ፣ በአላህ በጣም ትልቅ ሰው ነህ። ስለዚህ እኔ ምንድነው የምለው ታውቃላችሁ? እኔ የምጠይቀው ፊርደውስ አላ ነው። እንዴት ፊርደውስ አላ እብራሂም ስራ ፊርደውስ አላ ይጠይቃል? ረ አንዱ እኮ ነው ወላሂ። ሱብሓነላህ አልዓዚም ሱብሓነላህ። እዚህ መስጊዳችን ደርስ የምሰጥበት ደርስ መስጊድ አንድ ቀን ለአንድ ሳምንት ተዘግቶ ነበር። ለምንድነው የተዘጋው? አንዱ ትንሽ ጭንቅላቱ የተነካ ሰው ነው። ብዛት ስላለን ሄዶ ወደ ሚኒስትሪ ምን ብሎ ተናገረ? እነዚህ ሀበሾች እኮ በጣም በጣም ስለበዙ ያኔ መኪናችን፣ ሲያራችን፣ ካራችን የት እንደምናስቀምጥ እኮ አስቸግሩን። ስለዚህ ለምን አታስቆምሷቸውም ወይም ሌላ መስጊድ ለምን አትሰጧቸውም ብለው ከሰሰን እና ከዛ አዩና ችግሩ ይህ ችግሩ ይህ ብቻ ከሆነማ እንግዲህ መኪና አንተ እንግዲህ መኪና ማስቀመጫ የላቸውም ብለን ነው የምናባራቸው ብለው ዝም ብሎ ነው አንድ ሳምንት ይዘጋና ከፈቱልን ማለት ነው። አሁን ያስከፈተው ማን ነው? ባለመስጊዱ ነው። ባለመስጊዱ ትልቅ ሰው ነው፣ ተቂ ነው፣ ቁርአን ሲቀራና በጣም አላህ ፈሪ ነው። ወደ ሚኒስትር ቤት ሄዶ እነዚህ ክስ እኮ መሰረት የለውም፣ እነዚህ ሰዎች እኔ አውቃቸዋለሁ፣ ከ20 ዓመት በላይ ናቸው፣ ምንም የላቸውም፣ ግን የመኪና ክራውድ የሆነ መኪና ማስቀመጫ አጡ፣ እውነታቸው ነው፣ ብዛት ስላለ ሰዎቹ አልሞይም። ይህን ነገር አስተካክሎልን መጣና ተከፈተ። ሚሱ አሁን ምን አልኩት? እኔ ሄጄ ዱዓ አደረኩለትና ሼክ አልኩት፣ ወላሂ እኔ አላህን አላህ የምጠይቀው ጀነት አልፊርደውስ እንዲያስገባህ ነው አልኩት። ታውቃለህ ምን አደረገ? ምን ነው አልኩት። ተሳሳትኩ? አልተሳሳትክም ማለት ነው። እኔ የምለምነው ያለሁ ከጀሃነም እንዲያርቀኝ ነው። ሱብሃነላህ አልዓዚም፣ ወላሂ ከእሱ ጋር አለቀስኩ። ይነ ፊርደውስ አልዓላ ትለኛለህ አለኝ። ያ ረቢ ከጀሃነም አገላግለኝ፣ ጀሃነም የምትባል ነገር አታሰማኝ። እንሻላህ በበረሃ ጣለኝ፣ ወላ በምድረ በዳ ጣለኝ፣ በቃ ጀሃነም ብቻ እንዳትቀርብብኝ ብዬ ዱዓ ያደረግኩ አንተ ደግሞ ከነቢያችን ጋር ብሎ አለቀሰና ከዛ በኋላ ተገገረለት። አቂ ሰላም ተባባልና እየሄድኩ አስብ ነበር። ይ ምንድነው የማስበው? ሰውየው እውነቱ ነው፣ ተሳስተዋል ደግሞ እውነቱ ሱብሃነላህ እውነቱ ነው። እህትና የሰራው ስራ ለፊርደውስ አላ የሚሆን የማይሆን ስራ ነው። ጠይብ አንተ ኢብራሂም ስራጅ ለምንድን ነው ሁሉ ጊዜ ፊርደውስ አላ የምትጠይቅ? በሉ ሚስት ልመልስላችሁ። እኔ ፊርደውስ አላ ሰው ነኝ አደለሁ? ጨርሽ እሱ በሰሜን እኔ በደቡብ ነው ያለሁ። ፊርደውስ አላ እነ አቡበክር ዑመር ሳልሒን ሸሁዳ እንዲገቡበት ነው። ላኪን አተሐደል አለም በፉኮራ ፊርደውስ አላ እገባለሁ ብዬ ነው እማምነው። ለምን በሉ? ሊአነኒ አቁል አነ አላህ ቃዲሩን አላ ዛሊክ አነ አላህ አክረም አልአክረሚን ወሁወ አጅወድ አልአጅወዲን ወሁወ ረኡፉን ረሒሙን ከሪሙን ገኒዩን ሙተዓሊ። እኔ ኢብራሂም ስራጅ አለም ባልሰራሁት ስራ ተሸክሞ እዛ በነቢያችን የገቡበት ፊርደውስ አላ ቢያስገባኝ ምን ይሳነው? አለ አላህ ስብሐነሁ ወተዓላ ምን ይቀንስበታል? ከክብሩ ከልዕልነቱ ጌታ ከመሆኑ ኢብራሂም ስራጅ ያኔ በእንትኑ በፊርደውስ አላ ስላስገባው ምን ይከስራል? አይከስርም። በዛ ነው የምለምነው፣ ያ ረቢ እኒ አስአሉከ ፊርደውስ አላ ላ ሊአኒ አስተሒቁሃ ፊርደውስ አላ ይገባኛል ብዬ አይደለም ጌታዬ፣ ላኪን እኒ አዕለሙ አነከ አላ ኩል ሸይን ቀዲር ለፈለግከው ነገር የሚከለክልህ ሰው ስለሌለ። ሁለተኛ ነገር ሸር ነህ፣ የሀብታሞች ሀብታም ነህ። እኔ ፊርደውስ አላ ከገባሁ የሚቀንስልህ ነገር የለም። እኔ ጀሃነም ከጣልከኝ የሚጨምርልህ ነገር የለም። ሁሉም ለአንተ ምንም አይደለም። ኢነማ አምሩከ አንተቁለ ለሁ ኩን ፈየኩን። በዚህ ነው መለመነህ እንጂ እኔ ኮፍርዶስን አላ የሚገባኝ ሆነ ኩም አለም ሆነ ኳቃለሁ ላይ አላህ ይርህመኝ ይመስላችኋል? والله ይርህመኛል። እኔ አልኩት በጭለታ በፍላጎት በረህመተህ ነው እንጂ እኔ ማይገባኝ ይያልኩ ነው። ሁላችሁም እንደዚህ ወር ወንድሞች በነቢያችን እንደዚህ አሉ። ኢዳ ሰአልቱም ፈስአሉ ልፍርደውስ ላአላ ማስህ አሳንስ ከአላህ ችሎታና ከአላህ ፍላጎት ግን አታሳንስ። አላህ ስብሐ ወተዓላ ያኒ ዘመድ የለውም። አላህ ስብሐ ወተዓላ አንተ ካስተሰከው መልክ ነበርና ኤክስ መልክ ሆነ አንልም። ንጉስ ነበርና ትሪፕል ኤክስ ንጉስ ሆነ አንልም። አላህ መልክ وهو على كل شيء قدير بس ان شاء الله እንለምነው ይያልኩ የዛሬ ትምህርታችን በዚህ ተጠናቀቃል። እና እድሜያችን ያልዘመው ሁላችን ያኒ በጭንቅላቴ ያለው ትምህርትና በዛ በወንድሞቼ ሼኾችና ስታዞቹ ያለ ትምህርት ሁሉ በልባችሁ ገብቶ በሱ እንድትሰራ ይያልኩ። አቆል والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين